ሐዘን ዘተመልአት ልቦ ብፍርዲ ትሕሎ ዘላ ታነብሶ ዓለም ተመሊኡ ልቦ ኣብናይ ትፍኣት ዓለም ክኸውን ሰፈሮ እንታይ ዳ ይግበሮ በዚ ኽቡ ፍርዶ ካብታ ናይ ሞት ዓለም ኣድሐና ሂወቶ ካብታ ናይ ሞት ዓለም ኣድሐና ሂወቶ ዝተኸበ ሂወቶ ብሓዘን ዝተመልአ ቲልቦ ንፍርዲ ትሕሎ ዘላ ታነብሶ ወይታለውተሎ ምምታካ ተሪኦም መዓልትኻ ፈሪሖ ሓጢኣቶም ንፍርዲ ቐድሞም ሕይወቶም ብጭንቀት ልቦም ውን ብሓዘን ከምቲ ኢሎም ንዘለዉ ሃቦም ቅሳነ ከምቲ ኢሎም ንዘለዉ ሃቦም ቅሳነ ብጭንቀት ዝተኸበት ሕይወቶ ብሓዘን ዝተመልአ ትል ሎ ዘላ ታነብሶም ወይታለውተሎ ድሪ ልቦም ሓምሽሽ ክቕበሉ ሂወት ፍርዶም ክፉ እዩሞ ንኽረኽቡ ድሕነት ዕረት ናይ ዒንቶም ወይታኽበተሎ ሰሚዖም ክኣምኑ ክፈቶ ኣእዛኖ ሰሚዖም ክኣምኑ ክፈቶ ኣእዛኖ ብጭንቀት ዝተኸበ ሂወቶ ብሓዘን ዝተመልአ ቲልቦ ብፍርዲ ትሕሎ ዘላ ታነብሶ ወይታለውተሎ ዘለውዎ ናይ ጽርማት ብዓቲ ሓጢኣት ጋሪድዎም ዘይብሎም ረዳእ ብዘይካ ኻየልቦን ሕይወቶም ዘድሕና ብትሓዮምዎ ጐይታይ ንኽወፁ ሓራ ብትሓዮምዎ ጐይታይ ንኽወፁ ሓራ ዝተኸበ ሕይወቶ ብሓዘን ዝተመልአ ትልቦ ንፍርዲ ትሕሎ ዘላ ታነብሶ ወይታለብ